Kun Sagantaa Radio Dini Kenya. Let the Ummah rise again. Allah, Ya Rabb al-Alamin. Ankasa guzo. ወጣቶች ሆይ የእስልምና ሸሪዓ ተግባራዊ የሚሆኑ መስጂድ ውስጥ ብቻ እንደሆነ አድርጋችሁ አታስቡ። ህልም ለማዳመጥ ወደ መስጂድ ሄዱ ወጣቶች በር ላይ ቀድመው ለመውጣት ሲጋፉ ማየት ነውር ነው። ትልቁ ሙትንሹን በር ላይ ማየት ያሳፍራል። በመስጂድ ውስጥና ውጪ እንዲህ አይነት ልዩነት ለምን? ዲን ማለት መልካም ስነ ምግባር፣ የላቀ ስነ ስርዓት፣ ሌሎችን ማክበር፣ የተስተካከለ ሂጃብ በትምህርት ልቆ መገኘት ነው። ሃይማኖት ይህን ሁሉ ያካትታል። እነዚህ ነገሮች ለይቶና ከሃይማኖት ነጥሮ ማየት የተንሻፈፈ ግንዛቤ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እነዚህን ቃላቶች የነብያት ታሪክ ከሚለው መጽሐፍ ላይ ያገኘናቸው እነርሱም ብቻም አይደል እስከ ዝግጅታችን ጫፍ ድረስ አብራችሁን የቆያችሁ እንደው ወብ ገጾች ከሚለው መድረካችን ላይ የምናቀርብላችሁ ሌላም ወብ ቃላቶችና ተክሳቶችንም ከዚሁ መጽሐፍ ላይ ወስደናል። በኡስታዝ ማህሙድ ሐሰን የሚቀርበው ከእስላም ጥላሰር የተሰኘው ፕሮግራማችንና ለጥያቄዎቻችሁ መልስ የሚሰጥበት ያልፈቷ ዝግጅታችንም የዛሬው የዲናችን ሬዲዮ አካል ናቸው። አብራችሁን ቆዩ። ዲናችን ሬዲዮ እኔ ለመግለጽ ቃላት ያጥረኛል። ያው ይሄንን ብለን ምንናገርኛ አንችልም። በጣም ደስ ይላል ከምንም በላይ። በጣም አድናቂያችሁ ነኝ። ማሻአላህ ከእናንተ በጣም ብዙ ትምህርት እየወሰድኩ ነው። ዲናችን ሬዲዮ ከልብ አመሰግናችኋለሁ። ከልብ ወዳችኋለሁ። እኔ ከጀሪካ መቅዳትና ከከብት መጠበቅ ምንም ማቀው ነገር የለኝም ነበር። الله جزاكم يكفلوا اي عند تاوقاتي بزي تاوقاتي تنورال صباح الخير ولا الخير يهدي لك صباحات صباح الورد يا ورد العمر يا نغمة الشراج بزو هزبن የተቀየረበት ያለ ፕሮግራም እጅግ በጣም እናመሰግናለን። ጀዛኩም ላ ኸይረን። ተብታስላልፉት ነገር ሁሉ ጣም ይቀይራል። በጣም በጣም ወላሂ ማሻአላ ተባረከላ። ወላሂ እኔ ምን እንደምላችሁ አላቅም። በጣም በጣም በጣም መታቀርቡልን ፕሮግራም በጣም በስስትና በጉጉት የምጠብቀው ፕሮግራም ነው ማለት ነው። በጣም ደስ ይላል። ከምንም በላይ ኡማውን የለወጠ ያለ ፕሮግራም ነው። እስልምናችንን የገነባቸውልን ነው። በየቤታችንና በየሰማችን ተቀምጠን ለናችን መታደርጉልን አስተዋጽኦ አላህ በጀነት አልፊርደስ ምንዳችሁን ይክፈላችሁ እንጂ በእኛ ቃልም ተገልጾ የሚያበቃ አይደለም። ታም አላህ ይውደዳችሁ በዱንያም በአኺራ አላህ ያስመቻችሁ። አላህ ይጨምርላችሁ ኸይር ጀዛችሁን አላህ ይክፈላችሁ። አላህ ጤና ሰጥቷችሁ ከኛ ጋር ቆያችሁ። ሰባሐክ ፉል ወህላ ፉል ያ ጠህር ወና በዛት صباحك هو بياض الروح صباح الروح يا وراد قوانقوا ممر ለቋንቋ ትምህርት ትኩረት የሰጡ የመጀመሪያው ሰው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ናቸው። ዛይድ ቢን ሳቢትን ጠርተው እንዲያሉት ዛይድ ሆይ ሂድና የኢብራይስጥ ቋንቋ ተማር፣ ጠንቅቀህ ሳታውቅ በፊት ተመልሰ ወደኔ እንዳትመጣ። ዛይድ እንዲህ ሲል አውግቷል። ሄድኩኝ 18 ቀናት ያህልም ቆየው ተመልሼ ወደ ነብዩ ሰለላሁ ዐለይሂ ወሰለም በመምጣትም ያላህ መልእክተኛ ሆይ ዕብራይስጥኛ ቋንቋን በደንባው ቀያድለ አልኳቸው በደንባው ወከነ ሲሉ ጠየቁኝ አው አልኳቸው ከነርሱ ጋር በርሱ ተጻጻፈልሃሉ ከነርሱ ጋር መጻጻፍ ጀመርኩ አህመድ ዘግበውታል ወጣቶች ወይ አስተውሉ በ18 ቀናት ውስጥ በቋንቋ የመናገርና የመጻፍ ክህሎታ ዳብሯል አንዳንዶቻችን ለ12 ዓመታት እንግሊዘኛ ቋንቋ ስንማር ኖረን ችሎታችን ወንዝ ማሻገር ይሆናል ነብዩ ሰለላሁ ዐለይሂ ወሰለም የዛይድን ክህሎት እስልምናን ለማገልገል ተጠቀሙበት ስለዚህ ማንዳች ችሎታ ያለው ሰው እስልምናን ያገልግልበት ይበልጥ ያጎልብተው ይንከባከበው ምክንያቱም አምላካዊ ስጦታ ነውና ነብዩላህ ኑህ አለይሂ ሰላም የዲን ውርስ ምናልባትም ብዙዎቻችን ነብዩላህ ኑህን በጉላን እናውቃቸው እንችላለን ግና በተሟላ መልኩ ያወቃቸው በደም ቢወዳቸዋል ለሰዎች መልካም ነገርን ማስተማርና በዚህ ረገድ አራ ያድርጎ የሚይዘውን ሰው ይፈልገ የነብዩላህ ኑህን ፈልግ ይከተል ነብዩላህ ኑህ የደግ ቤተሰባባል ናቸው የአያታቸው አያት ነብይ ድሪስ እንደሆኑ ይነገራል ስድስተኛ አያታቸው ደግሞ አደም ናቸው ደግነት ወደ ልጅና የልጅ ልጅ እንዲተላለፍ መልካም ዝርያ እንዲወጣ ቤተሰባችን ምን ያህል ጉጉ ናቸው ሁሉም ወላጆች ልጆቻቸው መልካምና ሃይማኖተኛ እንዲሆኑ አስበዋልን ልጆት የህይወት ጓደኛ ቆንጆ ሀብታም ማህበራዊ ክብር ያለው እንዲሆን ከመሰባ በፊት ሃይማኖተኛ እንዲሆን ተጨንቀልችን በርግጥ ገንዘብም ውበትም ማህበራዊ ደረጃም አስፈላጊ ናቸው ገን ከዲን በኋላ የሚመጡ ናቸው ለልጆች መልካምነት ይሄ አስፈላጊ ቅድመ ሁኔታ ነው ይሄ ቤተሰብ ከአደም እስከ ኑህ ድረስ ሃይማኖተኛና ደግ ቤተሰብ ነው የነብያት መፍለቂያ ምንጭም ነው ወጣቶች ወይ እንጨቱ ጠማማ ከሆነ ጥላው ቀጥተኛ ሊሆን እንዴት ይቻላል والبلد الطيب يخرج نباته باذن ربه والذي خبث لا يخرج الا نكدا كذلك نصرف الايات لقوم يشكرون ملكمنا لمهاجر اصواتو بالله فقد يا مارونا يفافو هنا يبقلالو يصدقالو مدفونا لمنتن يميغودلو هاجرجن اصواتو يميبقلو تدكاما هونونو በዚህ ቁርአን አንቀጾቻችንን ለማስጋኞች እናብራራለን በአደምና በኑህ መካከል ያስር ክፍለ ዘመናት ልዩነት እንዳለ በሐዲስ ተላልፏል ይሄም ሙስሊም እንደዘገቡት ነብዩ ሰለላሁ ዐለይሂ ወሰለም አደም ነብይ ነበርን ተብሎ ተጠየቁ አው አምላክ የሚያናገረው ነብይ ስሉ መለሱ በኑህና በርሱ መካከል ምን ያህል ዘመናት ልዩነት አለ የሚል ጥያቄም ቀርቦላቸው 10 ክፍለ ዘመናት በማለት መለሱ ክፍለ ዘመን ማለት 100 ዓመታት ከሆነ አደምና ኑህ ባንድ ሻመታት ይለያያሉ ማለት ነው ግና በአረብኛው ቀርን የሚለው ቃል ጂል የሚል ትርጉም ይዛል አንድ ጂል አንድ ሻመታት ነው ስለዚህም ኑህና አደም 10 ሻመታት የዘመን ልዩነት አላቸው ቡሃሪ ሌላ ዘገባ አስፈሯል እርሱም ተከታዩ የነብዩ ቃል ነው በአደምና በኑህ መካከል ሁሉም የእስልምናን ሃይማኖት የሚከተሉ 10 ክፍለ ዘመናት አልፏል ከዚህ ሐዲስ እንደምንረዳው ምድር ለ10 ሻመታት ያህል በእስልምና ደምቃ ኖራለች ስለሆነም የምድራችን መሰረታዊ ባህሪ አላህን መታዘዝ ሲሆን ሽርክና ክህደት በኋላ የመጣ እንጂ መሰረታዊ ጠባይ አይደለም ምድር ወደ ጥንቱ የደግነት ባህሪዋ ትመለስ ሲሆን አው በርግጥም ትመለሳለች ፍጻሜዋ እንደ ጅማሬዋ ይሆን ዘንድ ያላህ ፍቃድ ሆኗልና ነብዩ እንዲህ ብሏል አላህ ምድርን አቀረበልኝ ምስራቋን ምዕራቧን ማየሁት የተከታዮች የግዛት አቀርቦ ያሳየኝን የመሬት አክል ሁሉ ያጠቃልላል ወጣቶች ሆይ የተስፋ መቅረጽ ስሜት ከልባችሁ ውስጥ እንደጤዛ በኖ ይጠፋ ዘንድ በእስልምናችሁ ትኮሩ ዘንድ ወንድ ዲኑን አጥብቆ በሚያዝ ሴቷም በሂጃቧ ማፈሯ ይቀር ዘንድ ይህን መልእክት በደንብ አጥኑ። በምድር ላይ የኢማን ሰዎች ሁሉና የሚረጋገጠው በእናንተ ሁሉና ነውና ምድር ጥንት እንደነበረችው ወደ እስልምናዋ ትመለስ ዘንድ ተስፋዎቹ እናንተ ናችሁ። ምድር ለአስር ሺህ ዓመታት ሙስሊም ሆና ከቆየች በኋላ በሰይጣን ሥራ ምክንያት መቀየር ጀመረች። ከዚህ ቀደም የሰው ልጅ ማሳሳቻ ስልቱ ሀፍረተ ገላን መገላለጥና የሴት ፈተና ሲሆን፣ አሁን ደግሞ የእሳት ሰዎችን ቁጥር የሚያበዛ ሌላ ተንኮል አከለበት። እርሱም በአላህ ማጋራት ነው። በአደምና በኖህ መካከል ባሉት ዘመናት የተላከው አንድ ነቢይ ብቻ ነው። እርሱም ኢድሪስ ነው አለይሂ ሰላም። ይህ ዘመን ከመጀመሪያው እስከ መጨረሻው 3 ወይንም 4 መልእክተኞችን ብቻ አስተናግዷል። አደምና ኖህ ሁለቱ ናቸው። ለምን? ምክንያቱም ምድር በእስልምና ያሸበረቀችበት ሰዎችም ቁኑን ጎዳና የሚከተሉባት በመሆኑ ብዙ ነብያት አላስፈልጉም። ገና በዚህ ዘመን ሰዎችን የሚያስተምሩ የሃይማኖት ሰባኪዎች ነበሩ። ከነብዩ መሐመድ በኋላም እንዲሁ ነብያ አይላክም። የሰው ልጅ ማስተማር ኃላፊነት በተከታዮቻቸው ትከሻ ላይ ያረፈ ነው። እያንዳንዱ ሙስሊም ይህን ሚና መጫወት ይጠበቅበታል። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብሏል፣ ከኔ ሰማችኋትን አንዲት መልእክት እንኳን ቢሆን ለሌሎች አድርሱ። መልካምነት እስከ ለተ ቂያማ ድረስ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከታዮች ዕጣ ፈንታ ነው። ማንኛውም ሙስሊም ጎረቤቶቹን፣ ባልንጀሮቹን፣ ሴቶች በቤታቸው ውስጥ፣ ወጣቶች በትምህርት ቤታቸው፣ ወላጆች በጎጆአቸው ወደ እስልምና ተጣሪዎች ናቸው። ወጣቶች ሆይ ይሄ ለእናንተ ኩራትና ክብር ነው። አላህ እንዲህ ብሏል፣ ومن احسن قولا ممن دعا الى الله وعمل صالحا وقال انني من المسلمين ሰዎችን ወደ አላህ ከመጣራ መልካም ሥራ ከመሰራና እኔ ከሙስሊሞች ለአላህ ፍቃድ ካደረ ወገኖች ነኝ ከሚል ይበልጥ ቃሉ ያማረ ማን ነው? በኖህና በአደም መካከል ባሉ ዘመናት በርካታ ዑለማዎች ተነስተዋል። ገና ከመካከላቸው 5 ጎልተው መውጣታቸው ተመዝግቧል። እነርሱም ወድ፣ ሰዋ፣ የጉስ፣ የቁና፣ ነስር ይባላሉ። በኖህ ምዕራፍ ውስጥ ተወስቷል። ህዝቦች እነዚህን 5ቱን ሰዎች ወደዷቸው፣ ተከተሏቸው፣ በእነርሱ በጣም ተጠቀሙ፣ ቅኑን መንገድም ያዙ። ኢብሊስ ይህ ሁሉ አላስደሰተውም። ግና ተስፋ አልቆረጠም። ጥሩ አጋጣሚ ተበቀ። ወትሮም ባህሪው እንደዚህ ነው። ሰውየውን በበረታበት ጊዜ አያጠቃውም፣ የሚደክምበትን አጋጣሚ ይጠብቃል። እነዚህ ዓሊሞች በህይወት በነበሩበት ጊዜ ምድር በእስልምና ጉልበት የበረታች ነበረች። እናም የሰዎችን እምነት መሸርሸር አልሆነለትም። ምን ያድርግ? ምድርን የጠበቋት 5 ዓሊሞች እስኪሞቱ ድረስ ተበቀ። ኢብሊስ ዓሊሞችን ማጥቃት አይችልም። በዙሪያቸው የተሰለፉ ሰዎችንም እንዲሁ ከመካከላችን ሸይጣን የሚፈራውና የሚሸሸው ሰው አለን ወይስ ወዳጆቹ ሆነናል? እነዚህ 5 ዓሊሞች ያንዳንዳቸው ስለ ስንት ሰዎች ይቆጠራሉ? ብዙ ሺህ ሰዎችን አይመጡንምን? በርግጥም ህዝብ ወይንም ኡማ ማለት ናቸው። አንተ ምን ያህል ተመዝናለህ? አንድ አባባል አለ፣ ከቻልክ እንደ ሺህ ሰው ለመሆን ሞክር፣ ካልቻልክ አንድ ሰው ሁን። ግማሽ ሰው ግን ፈጽሞ አትሆን። ከሙስሊሞች መካከል ስለ 10ዎቹ ወይንም ስለ 100ዎቹ ሰዎች የሚቆጠር ግለሰቦችን እናገኛለን። ጓደኞቹን ቁርአን የሚያቀራ፣ የሥራ ባልደረቦቹን፣ ጎረቤቶቹን ለሰላት የሚቀሰቅስ ወጣት ስለ ብዙ ሰው ይቆጠራል። አንተስ ምን ያህል ተመዝናለህ? የቱን ያህል ሰዎችን ትመጥናለህ? ሺዎችን፣ 100ዎችን፣ ራስህን ብቻ? ግማሽ ሰው የሚመጥን ሰውም አለ። ወጣቶች ሆይ በሕይወታችሁ ውስጥ ለአላህ አንዳች አሻራ አሳርፉ። ራፊህ እንዲህ ብሏል፣ በዱንያ ላይ አንዳች ነገር ካልጨመርክ አንተ ራስህ በእርሷ ላይ ጭማሪ ወይንም ትርፍ ነህ። የረቡ ሀልቢ ተውበትን ተምሑ አልኸጣያ ወዱኑ ወተዚሉ ሀመል ቀልቢ አኒ الكآبة والشهوب أدعوك في ليل بهيم والدمع مترارا سكين أنت المؤمل والمعين وأنت يا رب المؤمن يا تكبراتشو يا ديناتشن راديو بروغرام أدماجوتشاتشن السلام عليكم ورحمة الله وبركاته بقدمي الله سبحانه وتعالى داقم بزيه بروغرام سلاكنانيا لسو تالاك هنا مسكانا يكباو الحمد لله رب العالمين الله سبحانه وتعالى بتلايو يا قرآن أنكسوش نبي صلى الله عليه وسلم بتلايو حديثوش سلذكر تمادروان عندو بيتشا يذكر تكلم عندو بيتشا بالنملكت يذكر تلكمت هي بقى ذكر مارك الله سبحانه وتعالى ما استوص يسلال لو تكلم تقدرو عايزين لكم إن عندو بيتشا بالناس تنتن والله إدمي أتشنن بدك لعلا كيو تأتشنن بمرو الله سلنا استوصنن ورالك كم نزامها كل عندو بالناس إن شاء الله داري يتوسعوا تلا ما يتمكر لك يتوسعوا تلا الله سبحانه وتعالى قلي بقرآن من لنا يا أيها الذين آمنوا اذكروا الله ذكرا كثيرا إن أنت يمنى تسوى شوي الله سبحانه وتعالى استوسع ما استوسع ذكرا كثيرا بزو يهنا ما استوسع لم تكمس من جنو الله سبحانه وتعالى ما استوسع رسول صلى الله عليه وسلم يقول مثل الذي يذكر ربه والذي لا يذكر ربه مثل الحي والميت جيتاون يمي استوسنا جيتاون يمي استوسو مثالي كيوتن قال لنا اندموتنا اللهم يرساسو بقوم اندموتنا كيوتي اللون اللهم يرسا راسون اندرسانا كيوت جدي يسول جيت شوت موسنا بمنا بروحنا عندي نفسك لله روحك لله جنازة نبلال الله لما استوصى جنازة رو سقاو بچانو يجي عالم لنين كساكس وروح وقل موت حلج لأكلت يمني جنك وني حل لروحك يبني جنك يتميت بدرس ما نو سايبلا ولتكن سوسكن يمنولي سايبلا سايبتا ولت سوس عرات كريمون اللوي نجير بني سوليوج كتمنتي تنسى ورات عمتات الله الرسط ينورال الله سيستوس ينورال يا مالت بقو متوال مالت الله ما يستوى يرسو سوج بقو ماتشو متوال الله سبحانه وتعالى كم يستوس تيادرقين ذكر كشيطان يطبقنا يسوع لجوج طلعت هنو شيطان انه يطرد الشيطان شيطان يبرر الله سبحانه وتعالى من ان الذين اتقوا اذا مسهم طائف من الشيطان تذكروا فاذا هم مبصرون مزاجيتاچون الله سبحانه وتعالى يمشروا يهون صوت كشيطان يهون من نكاثن سنكو شيطان سيستسطاچو سيوسوسطاچو الله سبحانه وتعالى يستوصل فإذا هم مبصرون كذا بحالا يملكتالو كطفوبت علما يوطالو من بذكر الله سيستوصل سويوب إيمان قالو لك في قطة أعوذ بالله من الشيطان الرجيم سيب قطة هم يتفعل سيبساج أعوذ بالله من الشيطان الرجيم سيبساج نسيبا سيبتمو إنا لله وإنا إليه راجعون سيب شنكاتو الله وكد الله شنكات حساب الله يوكد الزمن بذكر الله فالله سبحانه وتعالى ذكر شيطان يا يميك شنانك أولنا نجون نجبتون يا ساتو ينبر شيطان اليوم نبلو يتفعل الله ميلنا نساء الله نما يستوصي صوت ينجمر أو كتعفة شمر منه لشيطان قوى الدنيا هنا ومن يعش عن ذكر الرحمن نقيض له شيطانا فهو له قريب الله سبحانه وتعالى كما استوص ينزنا بهم صوت ينيرق صوت الله سبحانه وتعالى شيطان ودا جادرك الله شوال السوم اسكنج الرشاد رسكن السوم يكوزر جدي الشيطان وداج كهون نمالت الشيطان يفلق وصرا ليسران كهون نمالت نفسه مساري هون نمالت يا شيطان مساري هون نمالت ابن القيم رحمة الله عليه الميلة ليه بتعام يميقر من يا يسولك انكرابهن بالساعات استوايبهن بالساعات شيطان اندفلق ميشاوت بذكهون شيطان اندفلق ميشاوت بذكهون ليه موتسي جدي سكرة الموت غرغرة عرموت بميمت عبد الساعات سونتها جميل لكمال نيتشنا نكالم بزيس عدمو شيطان يمتش الرشا حيلو ميتكامو شيطان يمتش الرشا حيلو نيتشنا ميتكامو لنمو السنة خاتماتنا لما بلاشا انا سونيو انديت ادرقونو خاتمو ميامرو بسلام جزي شيطان مني قال للذات اندفلق يمي جاوت بسو لموتي اندي تابرغون شيطان مني الشنفو سلزي الله سبحانه وتعالى عفيا بسلت انساعات الزهري شيطان اندباك من تاتال لبت نجل اندي كربل شيطان دباق من نتاول منه بذكرنا الله بما استوصي كل جزي الله من نستوص قونا كشيطان رقنا إنا مش مستنيا لنا مالزون مش مستنيا لنا كبار يونا مش ذكر عطرنا إيمانا كن عند السرق صلاة كن عند السرق ذكر ما بذات اللبن شياطين الإنس والجنة كصلاة يناركم ولئن موت على كيس التل ما هو ذي الميل لن يتعرى لا شيء يتعرى لا أقرقواس من الملكة لا شيء يريد أن يهد يميله سوى شعر شياطين الإنس يسوى شياطين الشعر بالبنست يدنيا محبة متلبة شياطين الشعر شياطين الإنس الجزيون لما شيطان على كوست يميقوته بوته هنا مستغفتو يميقوته كل كذي وده مدفو نجر يميقاره وده كفات يميقاره بتنش نجر توق اندي تبساك ميارا كمان شيطان تنشوى نجر تفاق بده هالج تنشوى نجر تقوره اندي تقوم تقدر دالج لنم شيطان مستسلال الله سبحانه وتعالى يمذكر لهم سويك كان النامة الله يمذكر سويك يجيو لك الله لا يقرطو بك الله تصفى يقرطو بك الله كملكة مسرع يتحدثو نياذاري انك الفاتحين انك تنيان سنت الناس انت عدر منو من نتكامو يجيو بيدو ساعتي جوال يجي ساعتي جوال موبايل جوال هونو لم تك أرغن زكتن بزا فجر يعمل تنال أمي فجر صلاة يعمل تنال لمن لبس يموتنو إيه لب كموت أدت لباتشين كن حي يكون نفساتشين حي يكون بذكر الله يوصلاة وقت سيدرس النوق على ساعة على ساعة أباكو تشاتشين ساعة ميبال عيوكم نبر ساعة ميبال عيوكم فجر صلاة درسين يصال لمن قلبات شو حي سلوات الله ذاري لزوج شاكل شيطان رستنا شيطان يفيد أول ربنا يتلاقي قدوات من يجب أن تساعد كسو سنك على كبالبي تاكل كليو تاكل كبرو يسنك يعني جمريا ما يتعلق بنا شيطان لنا يعني بما أن يوم مدفونة قد شيطان الجال بمدفونة قد كل شيطان الجال من أيزنا قام شيطان أبدا كل قذي يتبابك شيطان اكسبيرينس عنه تقالات شيطان تلك هنا اكسبيرينس عنه كأدم عليه السلام كباتاكين أدم عليه السلام جمه إذكا من رأس كم الكتب سنت الناس سنت باروك كنا ترموه جاوك عالي سوك كنديك أتبون دم ياتم ወንዶችን እንዴት ያጠማል ሴቶችን እንዴት ያጠማል ያውቃል አዋቂዎችን እንዴት ያጠማል ጃሂሎችን እንዴት ያጠማል ያውቃል አንድ ቀልድ አለ እንግዲህ በእስራኤሎች ከበእስራኤሎች ታሪክ ውስጥ የተጠቀሰ ነው ምንድነው ያ ሸይጣን በጣም ትልልቅ የሆኑ ሰንሰለቶችን ተሸክሞ ይሄዳል እና አንድ ጃሂል ያየውና ምንድነው አለው ይህ ሰንሰለት ለምንድን ነው የተሸከምከው ብሎ ጠየቀው ሲጠይቀው አሊሞችን ላጠምድበት ነው አለ ለኛ ለማህይሞች ይሳል እኛ ንሳል አይ እናንተ ለእናንተማ ቤት አለኝ ይሄ ሰው ቤት አለ ይጃይ ይላል እስኪ አሳየኝ ይላል ላሳየው ና ብሎ ይዞት ይሄዳል ወዴት ወደ ቤት ቤት ወስዶ ዋላ የታለ ሲለው ያንተ ለእናንተማ ምን ገመድ ያስፈልጋል ነው አለ ገመድ እኮ አመጣሁን አለ ሰንሰለት ቤት ድረስ ይወት ይችላል ብቻ ነው ሰይጣን ጃሂልን ለማጥመም ምንም አያስፈልገው ጃሂልን በቀላል ይጫወትበታል ሰይጣን ማጥመም የሚከብደው ማን ነው አሊሞችን ምሁራኖችን እነሱም ቢሆን ግን ያው ቃል እንዴት እንደሚያጠማቸው በአላህ Subhanahu Wa Ta'ala ዚክር ራሳቸውን ካልጠበቁ ይፈልሉ እቀት ቢኖራቸው ሸይጣን ያጠማቸዋል እንደፈለገ አይደል ቢኖርን ቁርአን ብናحفظ ሐዲስ ብናحفظ አላህን ከሚያስተውሱት ካልሆን በሸይጣን መረብ ውስጥ ይወድቃል አላህ Subhanahu Wa Ta'ala ይጠብቃል ከሸይጣን ተንኮል አላህ ይጠብቀን እንግዲህ የዚክር አንደኛው ጥቅም ምንድነው የዚክር አንደኛው ጥቅም ከሸይጣን እንጠበቃለን አላህ ምን አለ ወመን ያሹ እንዚክር الرحማን ንቀይድ ለሁ ሸይጣና فهو له قرين አላህን ከመስታወስ ይዘነጋ የሆነ አርማንን ከመስታወስ ያራቀ የሆነ ሰው ሸይጣንን ወዳጅ እናደርግለታለን ሸይጣን የቅርብ ወዳጅ ይሆናል ይህ እንግዲህ የመጀመሪያው ጥፋት ነው ማለት ነው አላህን የረሱ ሰዎች የሚቀጡት ጥፋት ምንድነው የሸይጣን ወዳጅ ይሆናል أغيب وذو اللطائف لا يغيب إياك النمل سبا إسلام الفتوى والاستفتاء البلال إياك وشاكونا ملسو شاكو وأسأله السلامة من زمان بليت به نوائبه تشيب بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه يعني تولجي يدكو بتاكبابي بوتاو تنش قطرامانو اناتي انيا بمنارق الشعات اي بيت سرانا ازا اي بيلا كان دي كيلو بيانشش كهولت كيلو يمي اكبك بيت جامرنا ازاكي بيلا تلاتشنن اندن نايت عدر كنالج هنا قرن دي تتايال كاسلمنا اناتي نندال تايقات اناتي جيك بتعمل دينو اكربنا قال لها نيم التقزاش ሰው ናት እና ይሄን ነገር እንዳልጠይቃት እሷ ከኔ ተሻለ ታቃደች ብዬ ስላሰብኩኝ እፈራኋት እና ይሄን ነገር እንዴት ይታያል? ሌላው ደግሞ አሁንም እዛው አካባቢ በመንወለድ ሰዓት 12 አይነት ቀጣሎች ተሰብስቦ በነዛ ቀጣሎች ነው ገላችንን ታጥበን ከሰዎች ጋር የምንቀላቀለው። ይሄሽ እንዴት ይታያል? ወን እነዛ 12 አይነት ቀጣሎች ተሰብስቦ ነው ገላችን መታጠብ ያለብን ወይስ እንደማንኛውም ሰው ዝም ብለን በሳሙና ታጥበን ከሰዎች ጋር መቀላቀል እንችላለን? ሌላው ደግሞ ጸጉራችንን ዝም ብለን በየቦታው መጣል አለብን? አለምሳሌ እዚህ የሚሰራባቸው አረቦች ጸጉራቸውን አይጥሉም፣ ያስቀምጣሉ የሆነ ቦታ። ለምንድን ነው ብዬ ስጠይቃቸው አላህ እንዳይጠይቀን ነው ምናምን ብለው አሉኝ። ይሄ ነገርስ እንዴት ይታያል? ጸጉራችንን ዝም ብለን በየሽንት ቤቱ በየምኑ መጣል አለብን ወይስ ሰብስበን አንድ ቦታ ላይ ማድረግ አለብን? አካባቢያችሁ የሚሰራው ነገር አዲስ ነው። እርግጥ በየአካባቢ የሚሰራ የቢድዓ ነገር ተቆጥሮ አይዘለቅም። ግን በየጊዜው ያልሰማነው የማናቀው ነገር ነው የሚገርመው የምንሰማው። ስለዚህ ያንቺ ደግሞ ቤተሰቦች አሁን ወይም እናንተ አካባቢ የምትሰሩት ነገር ከዚህ ደግሞ ከተለመደው ነገር የባሰ ነው። ጥላችሁን እንድታው በቅቤና ባይቤ በምናምን አርጉ ምን ሊሆን ይችላል? አምልኮ ነው። በ12 ቅጠል ታጠቡና ነው እንጂ እንደዚህ ሰው ጋር ትደባለቁ አይገባም። ይህን የአምልኮ ተግባር ነው። ይህንን አምልኮ እንዲህ ካልተደረገ የሆነ ችግር ይፈጠርብናል ብለው ካመኑ በሽርክ ውስጥ ገቡ ማለት ነው። ይህንን ሽርክ ውስጥ የገባ ሰው ደግሞ ወዲያውኑ ወደ አላህ ሱብሓነሁ ወተዓላ መቶበት ያስፈልጋል። ከዚህ ሽርክ ራስን ማውጣት ያስፈልጋል። እናትሽ ዲን አላህ አው ዲን አላህ ይሆናል። እንግዲህ ዲን የምትይው አንቺ ምናልባት በአካባቢው አንዳንድ ሰዎች ዲን ያላቸው መስሎ ይህንኑ የሚሰሩትን እኮ ዲን ያላቸው ሊመስላቸው ይችላል። ምክንያቱም በእስላም ስም ከሆነ የሚሰሩት በሸህ ስም ከሆነ የሚሰራው እየሰገደ እየጾመ መስጂድ አካባቢ ሆኖ ከሆነ የሚሰራው የሙስሊም ልብስ ለብሶ ከሆነ የሚሰራው ይሄ በቃ የሸሆች ስራ ነው ተብሎ ሸሆች አዘዋል ተብሎ ይሆናል የሚሰራው። ይህንን አጥብቃ ስለያዘች እናንተም ዲን አላት ልትሉ ትችላላችሁ። ግን በትክክል መፈተሽ ያለበት የእናትሽ ዲን ነው። ይህንን የምታደርገው እናትሽ እምነቷ ምን ያህል ንጹህ ነው? ከዚህ አይነት ተግባር ሳትጸዳ በአላህ ሱብሓነሁ ወተዓላ ያላት እምነት ጠንካራ ነው እንዴት ነው የሚባለው? ምን አገባው? ጥላዋን ጥላችሁን አያችሁ አላያችሁ? 12 ቅጠል አይደለም 12000 ቅጠል ምን ይፈይዳል? ከቅጠል ጋር ነው እንዴ የአላህ ሱብሓነሁ ወተዓላ ኃይል የአላህ ሱብሓነሁ ወተዓላ ኸልቅ የሚያዘው? ስለዚህ ይሄ የሽርክ ተግባር ነው። ነፍሲን እንደውም የምትወጃት ከሆነ ባጭሩ በቅርቡ ጠይቀሽ ይሄ ነገር ስህተት ነው ሲባል ሰማሁኝ እንዲህ ያለ ነገር ከምን አንተሽ ነው የምታደርጊው ብለሽ ልትጠይቂያት ይገባል። ሁለቱም የሽርክ ተግባር ነው፣ መቆም አለበት። ጸጉራችሁ ማሸባሸብና ማስቀመጥ የሚል ነገር ምንም ማስረጃ የለውም። ጸጉራችሁን ቆሻሻ ስለሆነ መጣል ነው የሚገባችሁ። የት ነው የምትጥዩ? ቆሻሻ መጣያ ቦታ ደግሞ ጸጉር ትናደርገው እንዴ? ሻጥል የሚያስቀምጠው ነው ታዲያ? ቆሻሻ ቦታ ላይ መጣል የለበትም። ይጣላል። ቆሻሻ ቦታ ነው የሚጣለው። ቆሻሻ እኮ ነው። ምን አለ የጥፍር ስንቆርጥ ጸጉራችንን ስንላጭ ምናምን መጣል ነው የሚገባው። ይሄ አንዳንዱ እኮ የት እናስቀምጠው ብሎ መሳይኮችን ሁሉ ጠይቋል። የተጠየቁ ሰዎች ብዙ አሉ። የትም ቦታ ብትጥይ የሚያስቀይቅ ነገር የለም። መቀበር ላላበደን መቅበር ማያስፈልግ። ምናልባት አንዳንድ ሰዎች ጸጉራቸውን የሚጠነቀቁት ድግምት ስለሚፈሩ፣ ድግምት ከወዝ ከነካው ሰዎች ጋራ ድግምት የሚያደርጉ ሰዎች በጣም ግንኙነት ስላላቸውና በዚያ ሊይዝላቸው ይችላል ተብሎ ስለሚታመን እንትን ያደርጋሉ፣ ይጠነቀቃሉ። አዎ ሌላ ሰውማ ጸጉር እንዴት ይሰጣል? አንደኛ ቆሻሻ ስለሆነ ቆሻሻ ለሰው አይሰጥም። ግን ቆሻሻን ሰብስቦ እንትን ላይ ማስቀመጥ በጣም የሚያሳፍር ነው። እናስቀምጠዋለን አላህ እንዳይጠይቀን። ስንት የሚያስጠይቅ ነገር አለ። ስንት ሊያስጠይቅ የሚችል ዋጅባቶች እያሉ ጸጉርን ሰብስባችሁ ለምን አላስቀመጣችሁም ብሎ አላህ ይጠይቀናል ብሎ ማሰብ፣ ጥፍርን ቆርጦ የጥፍር ቁራጭን የሆነ ቦታ ላይ ማስቀመጥ ነበረብን ብሎ ማሰብ በጣም የሚያሳፍር ነገር ነው። ይሄ ከአንድ مسلم مهبر شبايد تبت منا باكتشوه تنكاك لتادرقو يقبل هذا القرآن يوحدنا لطريق الخير يوجهنا الله تعالى أنزله ورسول الله معلمنا ورسول الله معلمنا እና ሌላ ደግሞ ስፋዛችን አንድ ምክር እኛ ለምሳሌ እዚህ ሳውዲ አረቢያ የምንኖር ሰዎች ከወንዶች ጋር አንድ ላይ ነው የምንኖረው እጃዛ በመንጣ ሰዓትም ከወንዶች ጋር አንድ ላይ ነው ተከራይተን የምንኖረውና ይሄን ነገር በእንደዚህ አይነት ነገሮች ዙሪያ ምክር ቢሰጡን ለወንድሞቻችንና ለእህቶቻችን ጥሩ ምክር መስጠት ያስፈልጋል ከኔ የተሻሉ ሰዎች ቢመክሩ በዚህ ጉዳይ ላይ ሐሳባቸውን ቢሰጡ በጣም ደስ ይለኛል ግን እኔም ምክለውን ያህል ማለት ፈልጋለሁ አምስት ነገሮችን ብንጠብቅ ከነዚህ ነገሮች አላህ Subhanahu Wa Ta'ala ሊጠብቀን ይችላል ይያሽባለሁ አንደኛው አላህ Subhanahu Wa Ta'ala በግላችንም ሆነ በጋራሽን ሆነ በይፋም ሆነ በድብቅ ልንፈራው ይገባናል ሁለተኛው አላህ Subhanahu Wa Ta'ala የምንሰራቸውን ስራዎች ሁሉ በሙሉ የሚያቀብን መሆኑን ማስተዋወስ ያስፈልጋል ሙራቀባ ለህሳን አንተ አብዱ الله كأنك تراه فإن لم تكن تراه فإنه يراك ሶስተኛው ሶላታችንን ልንጠብቅ ይገባናል ሶላታችንን ከጠበቅን እንደ ሶላተ ተና عن الفحشاء والمنكر አራተኛው አጅነቢ ጋራ መቀላቀል መደባለቅ መተሻሸት መታመሽ የለብንም سبحان الله انكوانش مكانا مدينة وين سعودية عربية متو عدلم اقراتش اللاين بيهونكو اجنبي وندناشيك اندي باند لايك يتجافع ورم يو بيكي شكرو شوكان ورم شكر اللورة ساتون تبقونو يو مكو ارو جيتوش ما قلوش تازاون توش لجوش تانات باللبتنو ازي قين شاك يندده قرم شاك بيتشا باللبت وندناشيك عند لايك شوشو ومتامش الله يشكر لجي مسلنيا لشدت علمون لا بقى الله سبحانه وتعالى تقطط الدنيا مسلنيا تجي ولا تجي انجلتنا من كراتتو يبتن مربن سلجيه وقتاتو فيه اللي شرعات تبتن الله سبحانه وتعالى لا يقطط الدنيا ما اشتكاك الاسفلقا بيتشال بيتشال يجازا بيتو تيزقطع ليونك بيتدرجي شيتوش لبتشاي وندوش لبتشاك لاتيو وندوش لبتشاكو لاتيو شيتوش لبتشاكو በሽመ ዘመድ በሽመ አማች በሽመ ተጋር በሽመ ያጎት ልጅ አንድ ላይ ባትታመሱ ደስ ይለኛል القرآن يوحدنا لطريق الخير يوجهنا الله تعالى أنزله ورسول الله معلمنا ورسول الله معلمنا عندنا سؤال أنت أنه هي توكلنا ተዋኪል ሁለተኛ ነገር ደግሞ ተወኩል በሸሪዓና በቋንቋ አንዷ ጓደኛዬ ማገናኘት ለኛለች በቋንቋ ደረጃ በሸሪዓ ደግሞ ቀልብን ከአላህ ጋር ማገናኘት ለኛለች አንዷ ደግሞ ምን ትለኛለች ማስደገፍ ነው ትለኛለች እና ሁለቱንም ያኔ የትኛውን መቀበል እንዳለብኝ እንትን አላልኩም አላወለሰንኩም ተወኩል ማለት መመካት መደገፍ መተማመን ወክልና መስጠት ማለት ነው እና ተወኩል على الله ሽንል በአላህ ላይ መመካት ሽንል አላህ ያዘዘውን ነገር ከሸሩ በኋላ ውጤቱን በአላህ ላይ ማድረግ ማለት ነው ስለዚህ ተወኩል ፍራና ትሽሩ ማለት ወይም አይጠይቅም በአላህ ላይ ተወክያለሁ ማለት መስራት ያለብሽን ሰርተሽ ከዚያ በኋላ ለውጤቱ በአላህ ላይ መደገፍ በአላህ ላይ መመካት وعلى الله فليتوكل المؤمنون አማኝ የሆኑ ሰዎች በአላህ ላይ ብቻ ይመኩ ይላል الله سبحانه وتعالى القرآن يوحدنا لطريق الخير يوجهنا الله تعالى أنزله ورسول الله معلمنا ورسول الله معلمنا ያው በሁን ሰዓት ጅዳ ከጅዳ ወደ ኢትዮጵያ ልጅ ያዝ ይገባሉ። በፊት ግን ልጅናት በውሸት አስመስክሮ ነበር የሚሄዱት። አሁን ግን የጓደኛ ልጅናትም የዘመድ ልጅናትም ተብሎ መውሰድ ይችላል። ግን ሲወስዱ ያን ነገር ብር ይቀበላሉ፣ 1-3000 ብር ይቀበላሉ። ያ ነገር ሐላል ነው ወይ ሐላል ነው? ውሰቱ ነበር ድሮ የሚያስቸግረን እንጂ ልጅ ይዞ መሄድ ችግር የለውም። ልጅም ስለወሰድኩኝ ደግሞ ገንዘብ ክፈሉ ብላ ብትጠይቅ ምንም ችግር የለውም። ልጅታ ከወሰደች ወሰደች ነው፣ ካልወሰደች የገንዘብ ነው። በገንዘብ ላይ እስከተስማሙ ድረስ ምንም ችግር የለውም። እና በማድረሷ ድሮ የነበረው ምንድን ነው ልጄ ነው ወላሂ ቢላሂ ብሎ መማማሉ ሁሉ ስለነበረ ነው። እና ውሸት የነበረው በነበረበት ጊዜ አይሆንም ነበር ነው። አሁን ግን ችግር የለውም፣ የጓደኛ ልጅ ናት፣ የዘመድ ልጅ ናት፣ የቤተሰብ ልጅ ናት ብሎ መውሰድ ችግር የለውም። ጓደኛ ነው፣ እዚህ የሚኖሩ ሁሉ ጓደኛሞች ናቸው፣ ተዋውቀዋል፣ ጓደኛሞች ናቸው። ነገ ነገ ወዲያ ጓደኝነታቸው ሁሉ ሊቀጥል ይችላል፣ በዚህ ብቻ ላይ ቆም ይችላል። القرآن يوحدنا لطريق الخير يوجهنا الله تعالى أنزله ورسول الله معلمنا ورسول الله معلمنا عند قدنينا برج الصايا ومجمريكا فقرنيوكا የሆነ ዜና አርጓሉ። ከዛ አሁን ደግሞ ተጋብተው ንካስረው እየኖሩ ነው። መጀመሪያ ንካስ ያስሩ ነው ዜና ያረኩት ማለት ነው። አሁን አብረው እየኖሩ ነው፣ ተጋብተዋል፣ ንካስረዋል። እሱም ዑምራ አድርጓል፣ እሷ ግን አላደረገችም። እና ያው እኛው አላህ ወንጀሉን ወንጀላቸውን እንዲምራቸው ምን ማረግ አለባቸው? እዚህ ጋር ግልጽ ብታረጉልኝ ደስ ይለኛል። በትዳር ዓለም መጀመሪያ መታየት መፈቃቀድ ከዛ ያለፈ ግን ግንኙነት ከፍተኛ ችግር የሚፈጠርና ብሎም ለትዳሩ ጠንቅ ሊሆን የሚችል ተግባር ነው። ይሄው መቀራረብ ወደ ዝሙት ያደርሳል። ዝሙትን ባይደረስ እንኳን ብዙ ወንጀሎችና ጥፋቶች ሊከሰቱ ሁሉ ይችላሉ። ስለዚህ ባልና ሚስት መሆን የፈለጉ ሰው የተፈላለጉ ሰዎች ታይተው ትሆናለሽ ትሆናለህ ከተባባሉ ወዲያውኑ ወደ ኒካህ መሄድ እንዳለባቸው ለሁሉም ሙስሊም መምከር ፈልጋለሁ። የእናንተም አይነት የዚህ አይነት የሚያጋጥማቸው ሰዎች ሁለት ፈተናዎች ሊፈጥሩ ይችላሉ ብዬ ሰጋለሁ። አንደኛ ወደ ኒካህ የሚመጡት ዝሙት ከፈጸሙ በኋላ ወዲያው ሊሆን ስለሚችል ካላጸዱና መሃል ላይ ቢያንስ አንድ የወር አበባ እንኳን ካልቆጠሩ ንካቸው ባጢል ነው የሚሉ ዑለማዎች በጣም ብዙ ናቸው። ማስረጃቸውም ጠንካራ ነው። ስለዚህ አንድ ደም ሻታይ ከግንኙነታቸው በኋላ አንድ ደም ሻታይ ንካህ ካታሸረ ባጢል ነው ንካቸው፣ መቼም ጊዜ ቢሆን ሊታደስ ይገባዋል። ሁለተኛው ስህተት ደግሞ አንዳንዶች እንዲያውም ስታረግዝ ነው ኒካህ የሚያስሩት። በተረገዘም ጊዜ ኒካህ የታሰረ እንደሆነ ኒካሃቸው ባጢል ነው እስከምትወልድ ድረስ። ስለዚህ እነዚህ ስህተቶች ውስጥ ላለመግባት ይህንን የመሰለ ተግባር ጥንቃቄ ማድረግ ያስፈልጋል እላለሁ። القرآن يوحدنا لطريق الخير يوجهنا الله تعالى أنزله ورسول الله معلمنا ورسول الله معلمنا أني عند سلامتي عند سلامتي الصلاة لي ያው ሱረቱ ፋቲሃን ማስተካከያ ያልቀራም ይሄ እንዴት ታያል? በጥረት ላይ ያለን ማለት ነው። ሁለተኛ ጥያቄ ደግሞ አስካረን ነው። እናስካረን መስራ የምንቀራው ቁርአን የተሳሳተ ታለበት ይሄስ እንዴት ያውታል? እኔ ሰኞና ሐሙስን በመቆም ጊዜ ቁርአን ለመቅራት እሳነፋለሁ ተስራ ጋራ ማለት ነው። እንዲሁም በወር 3 ቀን የምጾመው ጾም በጣም ሰንፋለሁ፣ አልቀራም የዛን ጊዜ አልቀራም ማለት ነው። የጦም ቡካን ጭራሽ ራሱ በቃ ድክምክም ይለኛል። ተስራ ጋራ ትሮጥ ወዲያም ወዲህም ብዬ ቁርአን ላይ ነው ቁጭ ምለው። ወዲያ ወዲህም ብዬ ያለችን ጊዜ ፋይታም ሆነ ይሄንንም ቃይዳም ሆነ ያው እየደጋገሙ አጠናለሁ። ግን ያንን ጦም በምጦም ጊዜ አላጠናም እተዋለሁ ማለት ነው። እኔ ያው በሃይማኖት ላይ አዲስ እንደመሆኔ እና ይሄን እንዴት ያውሳል ለኔ ማንኛው ጠቃሚ ነው ይላሉ። ቁርአንን ለመቅራት የግድ ሁላችንም መጠናከርና ቢያንስ ፋቲሃን እንኳን ማወቅ ያስፈልገናል። ነብዩ አለይሂ ሰላቱ ወሰለም የትኛውም ሶላት ያለ ፋቲሃ አይሆንም ብለው አስተምረውናል። ስለዚህ ከሁሉም በፊት ቅድሚያ ለሰጠው የሚገባ ከእምነታችን አቂዳችንን ካስተካከልን በኋላ ወዴት ነው የምንሄደው? ፋቲሃን ወደ ማስተካከል። ፋቲሃን ማስተካከሉ ሶት ሶላታቸው ባጥል ነው ምንም ሸክለው ግን እየቻሉ ማለት እንጂ የማይችሉ ሰዎች ሶላታቸው ይበላሻል ማለት አይደለም። የማይችሉትማ لا يكلف الله نفسا الا وسعها الله سبحانه وتعالى يتنيوان النفس يقمان هالنجي اي قطم اي طيقم اشددتم لو ميلوال راس بالقران عندي هنا شلزي باقماچن لكغن لنقربت يتبانا عنده بميتطلو مارالله نجر مارالله يالنا جن شلال ميلو يميجبا نجر ايدلن يهنن كلاتنم لنشببتنا مجمريا يمجمريا سراتن لنادرغو يتبانا شهادة هذا الرجل بهلا بقى ودش سنو من ميلو فاتحة بتشار الليل التحياتنم عندي هنو عندي تقال عندي فدل كالتحيات يا قدل سو التحيات لا كران من قدره إلى العلماء جماعة من أهل العلم من أشفط حرفا من التشهد لن تصيح صلاته كتشهد عندي تقال مقاني كأنش سو ሶላቱ ይበላሽ በታል ያሉ ሰዎች ብዙ አሉ። ስለዚህ ፋቲሃን አተህያቱን ተጣጥረን ተማሙተን ልንማር ይገባናል። አዝካር ሱባህ አዝካር ለመሻኡም ላይ እንደዚህ ሆኖ አቅማችን ይሻለው ይላል ማጠናከር ያስፈልጋል። አዝካር ሱባህ እና አዝካር ለመሻኡ ሽተቱ የሶላቲሃ አይደለም። ምክንያቱም አዝካር ሱባህ ለመሻ ፋቲሃን የሌለበት አዝካሮች አሉ። فاتحة لا يالله تساساتون عندي صلاة باطل ما يتبالو كيل الى قد ايلاي ستتوشو يتكلفا جيم اقوى يتكلفا اشكارو تشنين بيهون بدن بايت فتل مانبو يتجددان شوستن يوطي ايك ايه تهج امنا فاتحة كما اشتكاكلو فاتحة ما اشتكاكلو الوجو فاتحة مقرات قواجبنو فاتحة ما اشتكاكل قدتانو يشن ينا يهاموس امقن سنانو بيتشال ترون ابدالة ሁለቱን ማጣጣም ከተቻለ አለበለዚያ ግን ከቁርአን እንቅፋት የሚሆን ነገር ካለ በፍጹም አይሆንም ወደ ቁርአንስ ወደ ፋቲሃስ ተራሯጭ። القرآن يوحدنا لطريق الخير يوجهنا الله تعالى أنزله ورسول الله معلمنا ورسول الله معلم عند سو ወደ ስልምና ተገባው ኋላ የሆነ ጠንቋይ ይጠይቅና ተስላም ወጣ ይባላል። አንድ እኔ ጠይቄው ተርሶን ያው እንደገና ሸሃዳ ማያዝ አለብሽ አሉኝ። ሸሃዳም ይዘው በማን ነው? በራሴ ነው በሰው ነው ሸሃዳም ይዘው? ጠንቋይ ይሄደሽ ወደ ጠንቋይ ይሄደሽ ሸሃዳ ማድረግ አለበት። ሸሃዳ የሚያስፈልገው ሰው ያስፈልገዋል። ጥንቆላውን ስተት መሆኑን የሚያስረዳው ደግሞ መሄድም እንደሌለበት የሚያስተምረው ያስፈልገዋል። ስለዚህ ጥንቆላ የሄደ ሰው እምነቱን ለቋል ማለት ነው። ስለዚህ ያን የለቀቀውን ተሳስቻለሁ ብሎ ተውበት ብቻ ሳይሆን ሸሃዳ ሊያደርግ ይገባል። ሸሃዳውን እሱ ብቻውን ከመያደርገው ይልቅ እንዲህ ያለ ስህተት ተፈጥሮብኝ ነበርና በዚህ ጉዳይ ላይ እስኪ አስተምረኝ ስህተቴን እንዴት ነው ማስተካከል ያለብኝ ብሎ ከሰው መውሰዱ መማማሩ ከሰው ጋራ የበለጠ ነው። በራሱ ሸሃዳም ካደረገ ሸሃዳው ተቀባይነት አለው ችግር ነው። القرآن يوحدنا لطريق الخير يوجهنا الله تعالى أنزله ورسول الله معلمنا ورسول الله معلمنا أنا يتيمو تشالوبين እናትም አባትም ይለላቸው አሉኝ። እንደገና ደግሞ አባት ብቻም ይለላቸው አሉኝ። እነዚህ አባት ብቻ ይለላቸው ከ18 አመት በላይ ናቸው። እነዚህኞቹ ግን እናትም አባትም ይለላቸው ከ18 አመትም በታች አሉ። እና እነሱ ይያሉኝ እኔ ሌላ ምስኪኖችን መርዳት እችላለሁ ወይስ አልችልም? እነሱ የቲሞቹ ሀቂ ይዘኛል የቲሞቹን ብቻ ነው መርዳት የምችለው። እንደገና አሁን ደግሞ ይሄ አባት ብቻ የለው ማለት ነው ከ18 አመት በላይ ነው ግን አሁን ታሞ እኔ ነይቼ ብር ላኩኝ ለመታከሚያ አሁን እሱ እንዴት ይታየልኛል? በጣም ያሳዝን ሁኔታ ነው። እንዲህ ያሉ ችግር ያለባቸው ሰዎች ቀድሚያ ለቤተሰብ ነው ቀድሚያ የራስን ኃላፊነት መወጣት ነው ለምሳሌ የቤተሰብ የጃህነት ችግር ያለበት ሰው ቀድሚያ መርዳት ያለበት እና መሸፈን ያለበት የራስን ነው ከዚህ የተረፈና የተፈረፈ ነገር ካለ ወደ ሌላ ቢሰጥ ምንም አይደለም የነዚህ ችግር ሳይፈታ ግን የሌላ ችግር አልፎ ይፈታል ብሎ ራስን ማቀናነት አግባብ አይደለም القرآن يوحدنا لطريق الخير يوجهنا الله تعالى أنزله ورسول الله معلمنا ورسول الله معلمنا يوين تيكينا برن ياندلج قواتيني يوش زيغة تقبالج سودانينا نا ያጎቷ ልጅ ደግሞ አልፈቀደም እዚህ ሀገር ያላት እሱ ብቻ ነው አባቷንም ቤተሰቧንም ያቅ እሱ ብቻ ነው እንዴ ያለ ይሄን ኃላፊነት አልወስድም አላት ሌላ ቤተሰብ ሌላ ጓደኞቿ ደግሞ አባቷም እናቷም ያቅ ይላል እንዴት ነው ይሄ ነገር እንዴት ያዩታል እና ሌላ ሼህ መጥቶ ማሰር ይችላል የውጭ ዜጋም ሆነ የሀገር ሰው ሲገባ የሷ ወኪሎች አባት ወይም ወንድም ወይም ልጅ ወየልጅ ልጅ ወያያት ወያጎቶች መገኘት አለባቸው እነዚህ ካልተገኙ ያዲያንስ ያካባቢው ሸሪዓ ፍርድ ቤቶች ሊኖሩ ይችላሉ እነዚህ እንኳን ካልኖሩ እሷንም እሱንም ያውቁና ሊያግባቡ የሚችሉ ያካባቢ አዛውንቶች ኑረው ካልሆነ በስተቀር በእነዚህ እንትኖች ላይ ጣልዶ ማለፍ ትዳርን ማበላሸት ነው አስሉ ያለ ወልየ الامر የሚደረጉ ጋብቻዎች ባጥናቸው በጣም ጉዳዮቹ እየጠበቡ ሲመጡና አማራጭ ሲጠፋ በአከባቢ የሚኖሩ የሙስሊም መሪዎች አዛውንቶች የተባሉት እነሱ እንኳን ተገኝተው ሊያሾላችሁ ይገባል እንጂ ያጎት ልጅም ያከስ ልጅም በማለት አይደለም የሚሆነው የሰፈር ሼህም ወይ አንድ ሼህ መጥቶ ቢድርም አይሆንም ስለዚህ እንን ጥንቃቄ ልታደርጉበት ይገባል القرآن يوحدنا لطريق الخير يوجهنا الله تعالى أنزله ورسول الله معلمنا ورسول الله معلم لمثالي እኛ ሰኞና ሐሙስ እንጾማለን ሁሉ ጊዜ እና የጾምን ይያልን በዛን ሰዓት ፔሪድ መጣብን ፔሪድ በሚመጣ ሰዓት ደግሞ ያ ወይም ደግሞ ሰኞ ቀን ወይም ደግሞ ሐሙስ ቀን ሊመጣብን ይችላል በዛን ሰዓት ያቺን ጾም እናጠፋታለን ይጠፋብናል እና ደግመን ወይም ደግሞ ቀዷ ማውጣት እንችላለን ሰኞና ሐሙስ እየጾምነ ራባ መጥቶ ቢያቋርጠን ቀዷ አለብን ወይ ነው ቀዷ የለባችሁም አቡ ሐኒፋ ሱናን ሶላት ሶለ ሱናን ጾም ከጀመሩት ላይ ቀር ቀዷ ማውጣት አለባችሁ ብለው ያሉት ለአስተምሮት አለ ቢሆንም ግን ማስረጃ የለም ማለት ተጠውዩ አሚሩ ነፍሲሂ ነውና ምንም ቀባለ ቢሄ የሚያስብል ነገር የለም ሁለተኛ ጥያቄ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ሶላተ ሌይል በአራት ይሰግዱ ነበር በአራት ይሰግዱና ከዛ ሶስት ይሰግዱ ነበር የመጨረሻ ሶስት ይሰግዱ ነበር ሲል ሰምቻለሁ አራት ረካዎች ይሰገድ እንደ ዝሁር ነው የሚሰገደው የለሊት ሶላት አራት አራት ይተሰገደ ይሰገዳል የሚለው ነገር የለሊት ሶላት አራት አራት ይተሰገደ ሳይሆን ሁለት ሁለት ነው የሚሰገደው እንደዙር አይደለም የሚሰገደው ሶላቱ ለይሊ ወነሃሪ መስና ነው ሁለት ሁለት ነው የሚሰገደው ሁለት ሁለት ይሰገድና የመጨረሻው አንዱ ለብቻው ይሰገዳል القرآن يوحدنا لطريق الخير يوجهنا الله تعالى أنزله ورسول الله معلمنا ورسول الله معلمنا توقع يالهن رمضان يامسكن هيد لهن يسال صومو የቀረብኝ ነበር እሱን ምሳል ከፍለ ወደ አሁን እንትነሳው ሀገር ነው ያለው ጥጭ መጣሁ እሺ ደግሞ መጥቼ ሻር ከፍለው ረመዳን ደረሰብኝ ከዛ ደግሞ እዚያው ያሉት ልጆች ጠይቃቸው እንዴት ነው ማድረግ የምችለው ያንን ሻር ከፍለ ይሄ መጣብኝ ስላቸው አይ እሺ ታልቻሽ ኢትዮጵያ ሄደሽ ብር ሰደቃ ለድሃዎች እየሰጣሽ መክፈል ትችያለሽ እንደዛ ትችያለሽ አሉኝ እስኪ ደሞ እዚህ እንዴት ነው ምንድነው የምትሉኝ እናንተ? እንደዛ ይቻላል ወይስ እጅሁኝ መጾም ይችላልሁኝ? ደሞ ሰደቃ ስሰጥ እየሰጣው ብጾም ስንት ነው የሚጠበቅብኝ? ስንት ሰጥቼ ነው መጾም ይችላል? እና ደግሞ ለማ አሁን አረቦች ጋር ነው ያለው ስራ፣ ለአረቦች ስሰጥ ያስተማመነኛል ወይ? እስኪ ከእናንተ ተጠብቃለሁ መልስ። እና ደግሞ ሁለተኛ ነገር ደግሞ ወትር ሰላት ሲሰገድ ላዝም እንስስ እንትን ማለት አለብሽ፣ اللهم اهدنا فيمن هديت ማለት አለብሽ አሉኝ። ቀባ ያለበት ሰው የትም ቦታ ላይ ሆኖ ቀባው ማውጣት ይችላል። ኢትዮጵያ መለጠሽ እዚህም ቀባ ልታወጪ ትችያለሽ። ቢቻል ወዲያውኑ መውጣት ነበረበት፣ ካልተቻለ ደግሞ በተቻለ ሰዓት ቀባው መውጣት አለበት። ሌላ ረመዳን መጥቶ እስከሚያልፍ ድረስ ቢሆን ደግሞ የበለጠ ነው። ሌላ ረመዳን እስከመጥቶ እስከሚያልፍ ድረስ ከተተወ ቀባ ሲወጣ ለእያንዳንዱ ቀን ከቀባው በተጨማሪ ለአንዳንድ ሰው የአንድ ምግብ የአንድ ሰዓት ምግብ የአንድ ጊዜ ምግብ አያበላ ነው መሆን ያለበት የሚሉ ዑለማዎች አሉ። አይ ቀባው ቢያልፍም አንድ አመት ሌላ ረመዳን መጥቶ ቢያልፈውም ቀባውን ብቻ ነው ማድረግ ያለበት። በማዘግየቱ አቅሙ እየቻለ ከሆነ ያዘገየ እስትግፋር ማድረግ ብቻ ነው ያለበት የሚሉ ዑለማዎች አሉ። ስለዚህ ይህንኑ ነው ማስረጃውም የሚደግፈው፣ ይህንኑ ነው እስትግፋር ማድረግ ነው ያለብሽ፣ ምህረት ከአላህ መጠየቅ አለብሽ። በማዘግየትሽ ቀባሽን ግን ዛሬ ጀምረሽ ከነገ ጀምረሽ ብታወጪ ትችያለሽ፣ ማውጣትም አለብሽ። ሰደቃ የመሽጠት ያለመሽጠት ምርጫሽ ነው፣ ያንቺ ምርጫሽ ነው። ባትሸጭም ቀባው ይሸጣል፣ ከሸጠሽ ደግሞ የበለጠ ነው። ሰደቃው ደግሞ ለአንድ ቀን የአንድ ሰው የአንድ ጊዜ ምግብ ማለት ነው። ውትር ሲሸገድ ቁኑት የሚባል ዱዓ አለ፣ ዱዓ ማለት ነው። የመጨረሻው ረከዓ ላይ አንዱ ረከዓ ላይ ሲሸገድ ከሩኩዕ በኋላ ተቆሞ اللهم اهدنا فيمن هديت ብሎ اللهم اهدنا فيمن هديت ብሎ ሌሎችንም የዱዓ አይነቶች ማድረግ ይችላል። ዱዓ ማድረጉ ሱና ነው፣ ሙስተሐብ ነው፣ ይወደዳል እንጂ ግዴታ ነው ማለት አይደለም። እንዲያ ዱዓ ባይደረግ ሶላቱ ሩኡሱ ወትሩ አልተሸገደም ማለት አይደለም። ቢደረግም የበለጠ ነው፣ ሱናው እሱ ነው ማለት ነው። القرآن يوحدنا لطريق الخير يوجهنا الله تعالى أنزله ورسول الله معلمنا ورسول الله معلمنا أنت شبر سبانك بنورين زكا يوجب بطالبي يا زكا سو يا أنت شبر سوستامت بكامت يا سوستامتنا مكفل يلبي ወይስ እንደድስ ነው መከፈል ያለብኝ? ከመቶ 250 ነው ሲባል ሰምቻለሁኝ። እማዋጣውን ዘካ የህገ ልጅ ነበር ከኛ ጋር ያደገው አባቱ ሞቶበታል፣ የቲም ነው ደረሳ ነበር። አሁን ግን እናትና አባቴ እናቱ ጋር ወስደውት እናቱ ደግሞ ሰፈር ወስደው አሁን ደረስነቱን ቀጥሎበት እየቀራ ነው ያለው። እና አሁን ከኛ ጋር አይደለም ዘካውን ለሱ ብሰጠው ለህገ ልጅ ብሰጥ ይሆናል ወይ? 50 ሺህ ብር ዛሬ ባሁኑ ምንዛሬ 50 ሺህ ብር የዘካ ገደብ የሚደርስ አይመስለኝም። እንግዲህ አሁን ያለው ዋጋ ኢትዮጵያ ላይ የወርቅ ዋጋ 83 እስከ 85 ግራም ወርቅ መግዛት የሚችል ነው በአማካኝ ዋጋ። እንግዲህ 700 ከ600 በታች አይደለም እሱ። ስለዚህ ይሄንን የሚገዛ ሆኖ ከተገኘ ይወጅባል። ይሄ ካልሆነ ይሄንን ካልሆነ አይወጅም። የዋጋውን ነገር አጣርታችሁ የለት ዋጋውን ብታው በጣም ደስ ይለኛል። ሁለተኛው ለጅላል ሰው ዘመድሽ ዘካ መስጠት ትችያለሽ። ምክንያቱም ባንቺ ላይ ቀለብ የለብሽም። አንቺ ቤት እየበላ እየጠጣ አይደለም ዘካውን አንቺ በጃዝር ተጠቀምሽው የሚባል የሚያሽውን ነገር የለምና ሰጪሽ ትችያለሽ። القرآن يوحدنا لطريق الخير يوجهنا الله تعالى أنزله ክብራትና ክብራን አድማጮቻችን ከዲናችሁ ሬዲዮ ለዛሬ አዘጋጀንላችሁ የተከታተላችሁ ተነስል ነበር። በርግጥ የጌታችን አላህ ስብሐ ወተዓላ መልካም ፍቃድ ከሆነና ዳግም ማክሰኞ ከተገናኘን የተለያዩ ዝግጅቶቻችንን ይዘንላችሁ እንደምንገናኝ ተስፋ እናደርጋለን። እስከዛው ግን ይህችን ፕሮግራማችንን ወደ ሌሎች እህትና ወንድሞች በማድረስ እንድትተባበሩ በአክብሮት በፍቅር እንጠይቃለን። ወሰላሙ አለይኩም ورحمة الله وبركاته.